بسم الله الرحمن الرحيم. فإذا جاءت الطامة الكبرى يوم يتذكر الإنسان ما سعى وبرزت الجحيم لمن يرى. فأما من طغى وآثر الحياة الدنيا فإن الجحيم هي المأوى. وأما من خاف مقام ربه ونهى النفس عن الهوى فإن الجنة هي المأوى. يسألونك عن الساعة أيان مرساها فيما أنت من ذكراها إلى ربك منتهاها. إنما أنت منذر من يخشاها كأنهم يوم يرونها لم يلبثوا إلا عشية أو ضحاها. قال الله سبحانه وتعالى: فإذا جاءت الطامة الكبرى على سلك يا ماكن ስለ ቂያማ ቀን እያወሳልን ነበር። ስለ ቂያማ ቀን ስለመምጣቱ የመካ ሙሽሪኮችና በአከባቢዋ የነበሩ አይሁዳውያን ብሎም ነሳራዎች ቂያማ ስለመምጣቱ ምንድነው መረጃው? መቼ ነው የሚሆነው? እንዴት ነው የምንቀሰቀሰው? እንዴትስ እኛ አፈር ከሆነን በኋላ እንቀሰቀሳለን? ይሄማ እንደሚለው ከሆነማ እጅጉኑ ከሰረን ማለት ነው ብለው ነበር። አላሁ ሱብሃነሁ ወተዓላ አንቱም አሽዱ ኸልቀን አም ሰማ በናሃ ብሎ ነበር። እናንተናችሁ ወይስ ለኔ እናንተን መስራት ነው ለኔ የሚከብደኝ ወይስ ሰማይን መገንባት ነው የሚከብደኝ ብሎ እንኳን እናንተን መቀስቀስና ሰማይን ሰማያትን የሚያክል ነገር እንኳን ገንብቻለሁኝ ብሎ እንዴት አድርጎ እንደገነባት አስረድቶን ነበር። ከዚያም አላሁ አዘ ወጀል የዋለልንን ውለታ እያንዳንዷን ሰማይን ለምን እንደገነባ ምድርን ለምን እንደደለደለ ምድር ላይ ያሉ እጽዋቶችን የሚሆን አትክልቶችን ብሎም ፍራፍሬዎችን ለምን እንዳበቀለልን ገልጾልን ውለታውን ከውለታው ጋር አስተዋውቆን መጨረሻ ላይ መታዓን ለኩም ወሊ አንዓሚኩም ብሎን ነበር። ይህንን ሁሉ እኮ ያደረኩት እናንተ ከመፈጠራችሁ በፊት ለእናንተ በማሰብ ለእናንተም ይሁን ለእንስሳቶቻችሁ የሚጠቅማችሁን ነገር አዘጋጅቼ ነበር እናንተን የፈጠርኩት። ይህንን ሁሉ የኔን ኒዕማ እየተጠቀማችሁ በእኔ ማመንና እኔን ማመስገን ሲገባችሁ ያለመታደል ሆኖ ክህደትን መረጣችሁና ከፈራችሁ ብሎ አላሁ አዘ ወጀል በወቀሳም ውለታውንም በመግለጽ አይነት መልኩ ያስረዳንን በባለፈው ደርሳችን አይተን ነበር። ዛሬ ላይ ደግሞ የመካ ሙሽሪኮች ቂያማ መቼ ነው ለመሆኑ የሚሆነው? እለቱን ብናውቀው እኮ ጥሩ ነበር እያሉ ነብዩን ሰለላሁ ዐለይሂ ወሰለምን ያደርቁ ነበር። ነቢያችን ሰለዋቱ ረቢ ወሰላሙ ዐለይ ቂያማ ስለመምጣቱና ለዛን እለት መዘጋጀት እንዳለብን ማስጠንቀቅ ይሁን እንጂ ስራቸው የቀጠሩ መቁረጥ ጉዳይ የሳቸው ስራ ያለ መሆኑን ይያወቁ ለማደናገርና ለመሸወድ በሰው ዘንዳ ለማሳጣት ይያሉ መቼ ነው የሚመጣው ይያሉ ያስቸግሯቸው ነበር። ያኔ አላሁ ሱብሃነሁ ወተዓላ ከነሱ ተንኮል ለመጠበቅ ፈልጎ መቼ እንደሚመጣ እኔው ልንገራችሁ አለ። እናንተ ከቀጠሩን እለቱን አይደለም የምትፈልጉት እለቱን ተውትና ይልቁኑ ሰላም መጣጡን እንገራችሁ ብሎ فإذا جاءت الطامة الكبرى فإذا جاءت የመጣች እንደሆነ طامة ማለት اسم من اسماء يوم القيامة ይሏታል። أنها داهية عظيمة تضم كل شيء ما سبق إلى العلماء أجيت عامة الكبرى يتبالكو بهيوتاچن ያለፉ ጣውረዶችን ሲያጨናንቁና ሲያጣብቡን የነበሩ በቃ ከዚህ የበለጠ አደጋኮ የለም ብለን ስናስባቸው የነበሩ አደጋዎችንና ገጠመኞቻችንን ሁሉ የምታስረሳ በጣም ከባድ የሆነች እለት ማለት ነው ጣማ ማለት ውጭንቅላታችን ላይ ሴቭድ ሆነው የነበሩ ለራሳችን በጣም የሚከብዱን ስናስባቸው ይዘገንኑንና ይሰቀጥጡን የነበሩ ክስተቶችን የምታስረሳ ከባድ እለት ማለት ነው ጣማ ማለት አልኩብራ አላት አላህ ያይዞ ደሞ ኩብራ በጣም ከባድ የሆነችና ያለፈው ጅንቅላታችን ውስጥ ያለውን ሁሉ የምታስረሳ አደገኛ ሆነች አይ ተቁም ማሰበቃሉ طيب يوم يعني يزان إلتكو آي يوم يزان إلت يتذكر الإنسان ما سعى يتذكر بم يستاوس بات إلت الإنسان يسول جوش يم يستاوس بات إلت نو يا إلت ما سعى يسالفون هلو يم يستاوس بات يم يستاوس بات إلت نو በጣም የሚያሳዝነው ግን በማይጠቅመው ማስተዋሱና መጸጸቱ በማይጠቅመው እለት ይሁን እንጂ የሰው ልጆች በሙሉ ያሳለፉትን ገጠመኛቸውን በሙሉ ቂያማን ፊት ለፊታቸው ላይ ሲያዩ እዛች ሜዳ ላይ ሲቆሙ ሁሉንም ያስተዋሳሉ የሚረሳቸውና የሚደበቅባቸው ምንም የለም يوم يتذكر الانسان ما سعى የቂያማ ቀን መቼ ነው ያላችሁ እንደሆነ يوم يتذكر الانسان ما سعى የሰው ልጆች የሚያስተዋውሱበት ለት ምን ማሳአ ማሳአ ማለት እምድር ላይ ወይም ዱንያ ላይ ሲሰራውና ሲሽቀዳደምለት የነበረውን ገጠመኙን ኸይሩንም ሸሩንም ሁሉ የሚያስተዋውስበት እለት ነው አለ ወቡሪዘት الجحيم لمن يرى وبرزت مالت اي اعلنت وظهرت مالت ነው وبرزت الجحيم يا اي ظهرت الجحيم في لفيتاچን ላይ جهنم متا بمتاغوارበት እለት جهنم ዛሬ ላይ በታሪክ ነው የምናቃት አለች ተብሎ ወሬ ነው የሚነገረን የዛን እለት ግን አያነን የምናይበት እለት ነውና الله سبحانه وتعالى سلك يا ما كان سيستواوقه وبرزت الجحيم ياچي አደገኛ የሆነቹ እሳት في لفيتاچን ላይ ወጣ በምትታይበት እለት አለ لمن يرى عين يالو كله يميات እለት ነው አለ الله سبحانه وتعالى طيب ايها الاحبه الله عز وجل يوم يتذكر الانسان ما سعى على سوچ የዛን እለት ያሳለፉትን ሁሉ የሚያስተዋውሱበት እለት ነው አለ እንዴት ነው የሚያስተዋውሱት ከተባለ الله عز وجل سورة إسراء علي قال لزو ونخرج له يوم القيامة كتابا يلقاه منشورا اقرأ كتابك كفى بنفسك اليوم عليك حسيبا بلولاد ونخرج له نخرج مالت ما وطعات مالتنا كم نستنو ميوطعو عندي هون يتسور يتربك نقر على يا يتربك او نقر عوطاوت قهد عوطاوت بلن النلالن ونخرج له بس تصوروا بتنا تدبقوا بت ينبرون مزاغبطوچون مصافوچون كله نخرج له ايهو لكن قابلن نقبلوا لنا نوطانا يوم القيامه يذاك القيامه لت كتابا مصحفا يلقاه منشورا في لفيتو لا بتن بلو ياغنيوال يا سويه يزياني الله سبحانه وتعالى አንተ እንዳመለ ይሄን አልሰራውም አላየሁም አልሰማውም ብለክ እንዳትክድ እቅራ ኪታበክ ራስክ ራስ የራስክን መጽሐፍ አንብብ ብሎ ይለውና ከዚያም አያይዞ ምን ይላል ከፋ በነፍስከ اليوم عليك حسيبا አንተ በራስህ ላይ ራስክ ነክ የምትፈርደው አንተ በራስክ ላይ ራስክን ራስህ ነህ ዛሬ የምትተሳሰበውና እንካ መጽሐፍን አንብብ ብቻ ተብሎ ይሰጣዋል መጽሐፉን በሚያነብበት ጊዜ እያንዳንዷ የሰራትን ስራ አክትፍ እንኳን ሳትቀር እዛ መጽሐፍ ላይ ያገኛታል እዛች መጽሐፍ ላይ ሲያገኛት ይሄን ሰርታል ያንን ሰርታልን ብቻ አይደለም የሚያገኘው ሰዓቱን ጊዜውን ቦታውን ቀኑን ሁሉም ምልክቷን በሙሉ እዛ ያስቀምጥለትና ገና እንዳነበባት ተዝ ይለዋል خيرም شرም اذا الله سبحانه وتعالى ትዝ እንደሚለው ሲገልጽ እዚህ ጋር ወኑክሪጁ ለሁ የውም አልቅያመት ኪታበን የርቃሁ መንሹረን እቅራ ኪታበ ከፋ ቢነፍሲከ ልየውመ ዓለይከ ሐሲባ አለ በደፈናው። እዛኛው ባሳለፍነው ሱረቱ ናዚአት ላይ ደግሞ ምን አለ? የተዘከሩ ልኢንሳናል ልብ በሉ፣ መጽሐፉን ሲያነበው የተዘከር ትዝ ይለዋል፣ የሚረሳው ነገር የለም። አውቆ ይድረቅና አላየሁም አልሰማሁም ብሎ ከአላህ ጋር እንትን ይመላለስ እንጂ አበደን የሚረሳው ነገር የለም። የተዘከሩ ጠይብ ክታዲያ ይህንን ያስታውሳል አለን። የሚያስታውሰው በማንበቡ ነው አለን። ከዚያስ በኋላ ምንድን ነው የሚከሰተው ከተባለ ወቡሪዘት ልጀሒሙ ሊመን የራ አለ አላህ። ወቡሪዘት ልጀሒም ጀሃነም ፊት ለፊት ላይ መታድቅን ትላለች። ከታዲያ ያችን ጀሃነም አይን ያለው ሁሉ እያያታል። ለምን? ኪታቡን አንብቧል። የጀሃነም ሰዎች በግራ ተደርገዋል፣ የቀኝ ሰዎች በቀኝ ተሰልፈዋል፣ የጀነት ሰዎች በቀኝ ተሰልፈዋል። እነዚያ የግራ ጓዶች የጀሃነም ጓዶች መሆኗን ስለምታቅ ጀሃነም እያጓራችና እየፎከረች ቢጤዎቼንና ጓደኞቼን ስጡኝ ብላ ትመጣለች። የዚያን ጊዜ አላሁ ስብሓነሁ ወተዓላ ስለ ዕለቱ ከባድነትና ጀሃነምን እንደሚያዩት ሲገልጽ ወቡሪዘት ልጀሒሙ ሊመን የራ አሉ። ነቢያችን ሰለዋቱ ረቢ ወሰላሙ አለይ የቅያማ ቀን ጀሃነም እያጓራች ትመጣለች አሉ። እቺ ጀሃነም ደግሞ እናንተ እንደምታስቡት ሰባት ነው፣ የጀሃነም በር ሰባት ነው ብላችሁ እንደምትሉትና ሰባቷ ጀሃነም ብቻ አይደለችም እናንተ እንደምታውቁት ይላሉ። እነዚህ ጀሃነሞች ምንድናችሁ ብለው ያላችሁ እንደሆነ ቢሰብዒና አልፈ ዚማም አላህ ሰባ ሺህ ምን አለ ዚማም አለ። ዚማም ማለት ይሄ አስክሬን ተሸክመን የምንሄድበት የቃሬዛው እጅ ተማም፣ የአስክሬን መሸከሚያው እጁ። እነዚህ ስንት ናቸው? ሰባ ሺህ ናቸው። በእነዚህ ሰባ ሺህ የሆኑ መሸከሚያ ግንዶች ያ ሰላም ተማም፣ በእነዚህ ሰባ ሺው ላይ በእያንዳንዱ መሸከሚያ ሰባ ሺህ መላይካ አለበት አሉ። ያ ሰላም ወፊህ ሰብዑነ አልፈ መለከን የጁሩነሃ፣ ሰባ ሺህ መላይካዎች ደግሞ እየጎተቱ ይዘዋት ይመጣሉ ጀሃነምን አሉ። ልብ በሉ፣ ሰባ ሺህ መላይካ የሚሸከማትና የሚጎትታት ጀሃነም ምን ያህል ግዙፍ ዓለም ናት? ሰባ ሺህ ሰው ቢባል ራሱ እኮ ግሩም ነው። ያ ጀማ ሰባ ሺህ ሰው ቢባል በጣም ግሩም ነው አደል? ያ ጀማ ግን ሰባ ሺህ መላይካ ማለት በጣም ከባድ ነው። መላይካ እኛ እንደምናስበው አይደለም እኽዋኔ። መላይካ ብሎ ማለት እኮ የሉጥ ህዝብ በሚያስቸግርበት ጊዜ ምንድን ያደረገው መላይካው መጥቶ፣ መላይካው እኮ በጣቱ ነው ነው የሚሉት ዑለማዎቹ። በጣቱ መሬትን ሰርሰር አደረገና አንተ ስንዴ ወይ ስንዴ በምትገዛበት ጊዜ ወይም ጤፍ በምትገዛበት ጊዜ ጥሩ ነው መጥፎ ነው ቆሻሻ ነው ንጹህ ነው የሚለውን ለማጣራት በመሰርሰሪያ እንዲነካ አድርገህ አስገብተህ ስንዴ እንደምታወጣው ሁሉ ያም ተወክሎ የመጣው መላይካ በጣቱ ነው መሬትን ሰርሰር አደረገና ልክ ጣቱን አስገብቶ ከዛ በኋላ ክርብት ያደረጋል። ህዝቡንም ከተማውንም ጭምር በአንድ ጣቱ ነው የገለበጠው። ይህን ያህል ግዙፍና ጠንካራ የሆኑ መላይካዎች መጀሃነም በጣም ሰፊ ስለሆነች ስንት መላይካ ተሸክሟት ይመጣል? ሰባ ሺህ መላይካ። ሊገርመን ይችላል። በዚህ ሰባ ሺህ መላይካ የተሸከማት ጀሃነም ማን ነው የሚገባባት ልንል እንችል ይሆናል። ሰው በሙሉ ጀሃነም ነዋ የሚገባው ልንል እንችል ይሆናል። አዎ ታውቃላችሁ፣ ከአማኞች ከሃዲያን እንደሚበልጡ። ናዓም ነቢዩ ሰለዋቱ ረቢ ወሰላሙ አለይ የውም አልቅያማ ሐዲስ አልቁድሲ ላይ እንደተገለጸው ነቢዩላህ አደምን አለይሂ ሰላም ከልጆችህ ውስጥ የጀሃነም ጓዶችን እስተኽርጅ ቢዕፈተ ናር ብሎ ይሏቸዋል። ማሁም ቢዕፈ ምንድን ነው? ከቢዕፈተ ናር የጀሃነም ጓዶች እነሱ እነማን ናቸው? እንዴት አድርጌ ነው የማውቃቸው? ከስንት ስንት ነው ብስ የምለቅመው ብሎ ይናገራል ነቢዩላህ አደም አለይሂ ሰላም። የዚያኔ አሉ ነቢዩ ሰለዋቱ ረቢ ወሰላሙ አለይ ሚን ኩል አልፍን ቲስዑሚአ ቲስአ ወቲስዒነ ካፊራ አይ ረጁለን አላህ ከእያንዳንዱ ሺህ 999 ሰው ለጀሃነም ተመድቧልና ለቅመክ አውጣ ተብሎ ይባላሉ። ከአንድ ሺህ عند سونو جنته ميغاوا يا جماعه كذيهم نبي صلوات ربي والسلام عليه ايه امتنو ابزانيو جنتن يميمولات بزوانو جنتن يميزو يزي امتنو بلوال اي غراماچو ايه كله سو كيتنو ميمطاو بلاچو لتلو تچلو يونال يا اجوجنا معجوج يميبالوتو سوچكو اندو الله عز وجل بذل قرنين اما كاينت سدون زغاباچو نا زاقچالو انجي وتو بنبركو እኔና እናንተ ጉንዳን ነው ምን ሆነው እነሱ ቢወጡ በጣም በጣም ሚሊየን ትሪሊየን ኳትሪሊየን ተብሎ ሊለካ ሊደካ የማይችል ህዝብ ነው እነዚህ ያጁጅና ማጁጅ የሚባሉት አልመክሱድ ጀሃነም የሚገቡባቷ ጓዶቿ ካፊሮቹ ዓለም ላይ ያለው ስንት ሚሊየን ሰው ነው ያ جماعه 7 ቢሊየን አይደል ሳ ነው አይደል አዎ 7 ቢሊየን ነው ነው ጀማዓ ነገሩኝ ስታቲክ ሰዎች ናም ከሰባት ቢሊየን ሰው ስንት ሙስሊም ነው ያለው 1.5 ቢሊየን አይደል አይደል ከ1.5 ወይም 6 ቢሊየን ሰው ስንት ሙእሚን ነው ያለው አረ 1.6 ቢሊየንም አይሆንም ያለው ሳ ስለዚህ ይሄ ሁሉ ካፊሩንም ሙናፊቁንም አሸባ ሁሉም ተሰብስቦ ወዴት ነው የሚሄዱት ወደ ጀሃነም ነው የሚሄዱት ጀነት የሚሄዱት ግን ወሰናቸው ስለዚህ ነብዩ ሰለዋቱ ረቢ ወሰላሙ አለይ ጀሃነምን የውመል ቂያማ ሰባሺ መላእካ ተሸክሟት ወይም እየጎተታት ይመጣል ሲባል ማን ነው የሚገባባት ብላችሁ አይድነቃችሁ አይግረማችሁ እንፈልናዑድ ወቡሪዘት الجሂም ገሃደት ወጣና ትታያለ ቡሪዘት ማለት ዘሃረት ማለት ነው الجሂም አይ النار جهنم لمن يرى لم يعته له فاما من طغى على الله فاما من طغى مالت اي تجاوز الحد بالطغيانه مالت نو دمبر يتعسب عليه فاما من طغى دمبر يتعسب عليه وعاثر الحياه الدنيا شفتم الطغيان هو اثار حياه الدنيا نو ጦሪያን ማለት ምን ማለት ነው ድንበር መጣስ መባለግ ጭራሹኑ ማለፍ ማለት ነው ታዲያ የአንድ ሰው የመባለጉ ምልክት ወይም ድንበር የመጣሱ ምልክት ምንድነው ብላችሁ ያላችሁ እንደሆነ ከአኺራ ዱንያን መምረጡ ነው فاما من طغى علينا ድንበር የጣሰው ባለጌ ብሎ እንዴት ነው ድንበር መጣስ ብለን መጠየቃችን ስለማይቀርበው ውስጣችን ልንገራችሁ ብሎ ራሱ ተረገመ ምን አለ واثر الحياه الدنيا اخران ዘንግቶ اخራውን ሸጦ ዱንያን የገዛ ባለጌ ካፊር እኮ ሙሽሪክ አለ الله ልበሉ አሁን ባሁን ዘመን የሚታየው ይሄው ነው ሰዎች اخራቸውን ዘንግተው ዱንያቸው ዱንያ ዱንያ ዱንያ ዱንያ ብቻ ብር የተገኘ እንደሆነ شجري لهم دين شيطان كما قال حبيبنا المصطفى صلى الله عليه وسلم في اخر الزمان يبيع الرجل دينه بعرض من الدنيا قالوا بمقربت كده يسو ልጆች ዲናቸውን በጣም በጣም ርካሽ በሆነ እዚህ ግባ በማይባል ርካሽ ብር ዋጋ ባለው ነገር ይሸጣሉ ዲናቸውን አሉ እንዴት ያላችሁ እንደሆነ يصبح الرجل مؤمنا ويمسي كافرا ويمسي مؤمنا ويصبح كافرا قالوا ليلت لاي مسلم هونو يا نغانا مامشا لاي كافر هونو تاغنيوتالاچو ما كافر هونو مسلم هونو يا مشنا نغات لاي كافر هونو تاغنيوتالاچو قالوا السبب لانهم يؤثرون الحياه الدنيا دنيا يتغنيچ اندونه يدين گوداي چگر يلهون بهيدت يمطال بلو ياسبالو ባሁን ዘመን አብዛኛ የሚታየው በሴት እህቶቻችን ላይ ነው ሀብት ያለው ሆኖ ካገኘችው ስለ ዲኗ ችግር የለውም ታገባዋለች ስፔሻሊ እኔ ነጫጭ የሚባሉት ፈረንጃጃጅ ነው ምናም የምትሏቸው ከሆነ ብር ያለው sultani ያለው ማዕረግ ምናም ምናምን ያለው ከሆነ አረ ጀነቱን እሱ በጊሰርበት ትልና ካፊር ታገባለች ለምን የተባለ እንደሆነ በዲን ተኮትኩታ አላደገችምና ትላንት ሀገር ላይ እኮ አብዛኛው ጊዜ ሲባል ሰምታችሁ እንደሆነ ከቤትም ይሁን ከጎረቤት ምንድነው ሲባል የነበረው የሴት ልጅ እምነቷ ምንዋ ነው እናንተ ምሉት የሴት ልጅ እምነቷ ምንዋ ነው ይባል ነበር አልሰማችሁም መሰለኝ። አይዋ ባሏ ምስኪን፣ የሴት ልጅ እምነቷ ባሏ ነው ይባል ነበረ። ያቺን ሰምታ አድጋለችና ከቤትም ከጎረቤት ይሄ ሲወሳ ሰምታ ስለነበረ ስንት ኸይር ሲወራ የሰማችሁን ሁሉ ረስታ እችን አፍዛ ጠብቀዋለች። የሆነች እድል በምታገኝበት ጊዜ ትላንትናም እኮ ሀገራችን ላይ የሴት ልጅ እምነቷ ባሏ ነው ይባል አይደል እንዴ? እቺን ፉርሳ እንዴት አስመልጣለሁኝ? በጎልደስት ታይም ወርቃማ አጋጣሚ ነውና ማምለጥ የለበትም ብላ ካፊር ታገባለች። ለዚህ ነው ነቢዩ ሰለዋቱ ረቢ ወሰላሙ አለይ ቅያማ በሚቃረብበት ጊዜ ሰዎች ለርካሽ ዓለማዊ ጥቅም ብለው ዲናቸውን ይሸጣሉ። አዩሃል አሂባ ምናልባት እረ ርካሽ አይደለም ያገኘሁት ባል እኮ ሚሊየነር ብር አይደለም ዶላር ልትሉኝ ትችላላችሁ። ሚሊየነር ዶላር ልትሉኝ ትችላላችሁ። ሌሎቹም ሪያል ልትሉ ትችሉ ይሆናል። አዎ ነቢያችን ሰለዋቱ ረቢ ወሰላሙ አለይ ስለ ዱንያ ሲገልጹ ምንድን ያሉት? ዱንያ ቢአስሪሃ ሚን አወሊሃ ኢላ አኸሪሃ ለው ውዲአት ፊ ኪፋ ላ ተዝኑ ዕንደ ላሂ ዘናሃ በዑዳ ከማ ቃል። ዱንያ እኮ እንደ ውስጧ ላይ ያዘለችውን የተሸከመችውን ሁሉ አላህ ዘንዳ ሚዛን ላይ ብትቀመጥ የትንኝን ክንፍ ያህል እንኳ ቦታ የላትም አላህ ዘንዳ። ስለዚህ ዱንያ ዓለም ያዘለውን በሙሉ ለአንቺ ቢሰጥሽም ርካሽ ናት። ለምን? ወይ ትተሻት ትሄጃለሽ፣ ወይ ትታሽ ትሄዳለች። ርካሽ ናት። ስለዚህ እስከ መቼ እንደምንቆይ እስከ መቼ እንደምንበላው ስለማናውቀው ርካሹ ዓለም ብለን እዛ ሄደን ከዚህ ጋር እስከዚህ ጋር ስለማይባለው የቀብር ዓለማችን አላስብ ብለን በወቅታዊ ጥቅማ ጥቅም ተሸውደን በባል በፍቅር በብር በምናምን ተሸውደን ዲናችንን የምንጥል ሰዎች፣ በስልጣን በሆድ በጉቦ ምናምን ተሸውደን ዲናችን የምንዘነጋና የምንረሳ ሰዎች ራሳችንን ቆም ብለን ልንጠይቅ ይገባል። ኢዘን የቁሉ ላሁ ስብሓነሁ ወተዓላ ፈአማ መን ጠጋ ድንበር የጣሰ ድንበር ጥሰቱ በምን ምክንያት ነው ያላችሁ እንደሆነ ወአሰረ ልሐያተ ዱንያ አሰር ማለት አስበለጠ ማለት ነው። ምን ሐያተ ዱንያ እቺን የቅርቢቱን ዓለም ዱንያ ማለት ደና ከሚለው የመጣ ነው። ደና ቅርብ ማለት ነው። ዱንያ ማለት ተማም የቅርቢቱ ዓለም ማለት ነው። የቅርቢቱ ዓለም የተባለችበት ምክንያት ምንድን ነው? የፈለገ ረዥም ዓመት ብትኖር ቅርብ ናት። 100 ዓመት ኑር፣ 150 ዓመት ኑር፣ በጣም ቅርብ ናት። ምናልባት በአኸራ በምትታሰብበት ጊዜ አንድ ቀን ወይም አንድ ሰዓት ላትሆን ትችላለች እኛ የምንኖራት ህይወት። ኢዘን ወአሰረ ልሐያተ ዱንያ የዚችን የቅርቢቱን ዓለም ህይወት ያስበለጠና የመረጠ ምን ይሆናል ውጤቱ ያላችሁ እንደሆነ ፈኢነ ልጀሒማ ጀሒም እኮ ጀሃነም፣ ጀሒም የሚለው ስያሜ የተሰጠው ደጋግሜ ተነጋግረናል። ጀሒም ማለት ምን ማለት ነው? ድቅድቅ ጨለማ አንድ፣ ሁለተኛ እጅግ በጣም ጥልቅ ሸለቆ። ይህ ምን ይባላል? ጀሒም ይባላል። ድቅድቅ ጨለማ ነው፣ እንደገና በጣም ጥልቅና ስምጥ የሆነ ሸለቆ ነው። እነዚህ ሁለት ነገሮች ተደምረው ጀሒም የሚለውን ስያሜ ያሰጡታል። ኢዘን ፈኢነል ጀሒም ቅድም 70 ሺህ መላይካ ተሸክሟት ይመጣል የጎተታት ይመጣል የተባለችዋ የጀሃነሚቱ ዓለም የቅጣቱን ዓለም እኮ ለምን ለማን ይሆናል? የልመዋ ለሱ መዝለቂያና መድረሻ መመለሻ ትሆንለታለች። ዱንያን መርጦ አኸራውን የዘነጋ ለዱንያው ሲል አኸራውን የሸጠና ቸል ያለ ለሆዱ ለስልጣኑ ለብሩ የኖረ ሁሉ እዚች ዓለም ላይ ምናልባት 50 ዓመት 60 ዓመት ሲበዛ 100 ዓመት እልል እያለ ሲጨፍርና ሲጎርር ሊከርም ይችል ይሆናል። መጨረሻው ግን ምንድን ነው የሚሆነው? ፈኢነ ልጀሒመ ሂየ ልማዕዋ ጀሃነም እኮ የእሱ መመለሻና መድረሻ ናት አሉ። አላሁ ስብሓነሁ ወተዓላ አላህ ይጠብቀንና። ኢዘን አዩሃ ልአሒባ አላህን ልንፈራ ይገባል። ሁልጊዜ መሞት እንዳለ ልናቅና ልንጠነቀቅ ልንዘጋጅ ይገባል። ዓለም የፈለገ ቢትረፈረፍ የፈለገ ቢሞላ ቢመቻች ቢድላላ ጥለነው የምንሄደው ዓለም ነውና ለወራሽ ብለን ራሳችንን ለጀሃነም አንዳርግ። ያለፈው እንዳለፈ ተዘንግቶ አሁን ስለሚመጣው ራሳችንን ማዘጋጀትና ወደ አላህ መመለስ ተውበት ማድረግ ይኖርብናል። ወአማ መን ኻፍ አላ አላህ ስለ ሙእሚኖቹ ሲገልጽ፣ ወአማ መን ኻፍ አላህን የሚፈሩቱ ደግሞ አለ። ወአማ መን ኻፍ አላህን የሚፈሩቱ ደግሞ ኸውፍ ማለት ምን ማለት ነው? ከአላሁ ሱብሓነሁ ወተዓላ የሚመጣብኝ ቁጣ አለ ብሎ መጠንቀቅ አንድ፣ እሱን የፈራሁትና የተጠነቀቅኩት እንደሆነ ደግሞ የሚከፍለኝ ጥሩ ክፍያ አለ ብሎ መከጀል። እነዚህ ሰዎች ወአማ መን ኻፍ አላህን በእውነት የሚፈሩቱ ደግሞ አለ። ወነሀ ነፍሰ አኒል ሀዋ አላህ ኸውፍ ማለት በምንድን ነው የሚገለጸው የተባለ እንደሆነ አለ። አላህ ደግሞ አያይዞ ኸውፍ ማለት እኮ የሚገለጸው አንድ ሰው አላህን ይፈራል የሚባለው ስሜቱን መቆጣጠር የሚችል ከሆነ ብቻ ነው። ካልሆነ ግን ስሜቱን ነው እንጂ የሚታዘዘው አላህን አይደለም የሚታዘዘው። ስሜቱን ነው እንጂ የሚከተለው ነቢዩን አይደለም የሚከተለው። ስለዚህ አላሁ ሱብሓነሁ ወተዓላ ወአማ መን ኻፍ እነዚያ እኔን የሚፈሩትማ ቀናኤ ባሪያዎቼ እኮ አለ መቃመ ረቢሂ እኔ ፊት መቆም አለ ብለው የሚያስቡና የሚፈሩቱ። መቃመ ረቢሂ ማለት የቅያማ ቀን አላህ ፊት መቆምን ነው። መቃመ ረቢሂ አላህ ፊት ቆሜ ይተሳሰባሉ፣ ረጅም ባጭር፣ ትንሽ ትልቁን አላህ ይተሳሰበኛል ብሎ የሚፈራ ሰው አለ ምን ያደርጋል የተባለ እንደሆነ ወነሀ ነፍሰ አኒል ሀዋ ስሜቱ ነፍሱን ከስሜቷ ያገዳት የሆነ ይሄ ነው ኸውፍ ብሎ ማለት እንጂማ ስሜትህ አንዴ ወደ ጉቦ፣ ሌላ ጊዜ ወደ ሌላ ነገር፣ ሌላ ጊዜ ወደ ሌላ ነገር የምታዛብተን ከሆነና እሷ ወደ ነዳችን የምንነዳ ከሆነ ኸውፉ አላህን መፍራቱ የለም ማለት ነው። ቂያማ ይመጣል ብለን ልናምን ልንናገር እንችል ይሆናል። ወደ ተግባር በሚመጣበት ጊዜ ግን ተግባሩ የለም፣ ፍራቻው የለም። ስለዚህ ዝም ብሎ በወሬ ብቻ ማመኑ ሊጠቅመን አይችልም። ከማ ቃለ ሐሰኑ አልበስሪዩ ረሂመሁላህ ለይሰ ቢአማንይኩም ወላ አማንይ አህል ልኪታብ የምትለዋን ሲገልጽ አማንይ ወይም አምኛለሁኝ ብሎ ማለቱ እንዲሁ በከንቱ የሚጠቅም አይምሰላችሁ። ኢማን ብሎ ማለት አንደኛ ልቦና ውስጥ የገባ ከዚያ በምላስህ የተናገርከው ከዚያ ደግሞ በተግባርህ የፈጸምከው ነው እንጂ ኢማን ዝም ብለህ አምኛለሁኝ ብለህ መለፈፍ ኢማን አይደለም ብለው ይላሉ ሐሰኑ አልበስሪ ረሂመሁላህ። አዩሃል አሒባ ወአማ መን ኻፈ መቃመ ረቢሂ ወነሀ ነፍሰ አኒል ሀዋ ማለት ማይክ ልልቀቅ ያ ጀማ አዩ واما من خاف مقام ربه مالت عند سو بؤنت الله ان يفرال مالت من مالت نو يتبال እንደሆነ ነፍስያው ከመታዘው ነገር ራሱን የሚቆጥብና የሚጠነቀቅ። ነፍስያችን ምን ታዘናለች ሁላችንም ራሳችን እናቃለን። ያ ጀማ ይሄን ተው ያንን ተው ማለት አስፈልጊ አይደለም። ወነሀ ነፍሰ አኒል ሀዋ አለው ቁርአን የኔንና ያንተን ህይወት ታሪክ አንድ ባንድ የሚዘረዝር ነገር አይደለም። እንድቹ አንድ ላይ እንክብል በሆነ አይነት መልኩ ያስቀምጠውና ሁሉም በራሱ ነው የሚመዝነው ያንን ነገር። ወነሀ ነፍሰ አኒል ሀዋ ስል እኔ የሆነ ነገር ልወድ እችላለሁ፣ አንተ የሆነ ነገር ሊማርክ ይችላል፣ አንቺ በሆነ ነገር ልትሳቢና ልትሸወጂ ትች ይሆናል። ስለዚህ የኔ ስሜት የሚሰረቅበትና የሚማረክበት ነገር ለእናንተ ቦታ ላይሰጥ ይችላል። እናንተን የሚማርካችሁና የሚሸውዳችሁ ነገር ለእኔ ደንታ ላይሰጠኝ ይችላል። ስለዚህ ማብራራቱና ዝርዝር ውስጥ መግባቱ አስፈላጊ አይደለም። ወነሀ ነፍሰ አኒል ሀዋ ኢዘን ሁላችሁም እስቲ ራሳችሁን ጠይቁ። ብትፈተኑ ልትወድቁበት የምትችሉት ነገር ምንድን ነው? ራሳችሁ ታውቁታላችሁ። ጠይብ ያንን ፈተና ያላለፋችሁ እንደሆነ ምንድነው የምትባሉት የተባለ እንደሆነ ወአثر الحياة الدنيا ነው የምትባሉት። አብሽሩ ወአثر الحياة الدنيا ነው የምንባለው። ያ ውስጣችን የሚፈልገውን ነገር መተው ካልቻልን፣ ለአላህ ብለን መተው ያልቻልን እንደሆነ ምን እንባላለን? ዓለማዊ ህይወቱን የመረጠ ዲኑን ቸል ያለ ለዱንያው የኖረ ነው የምንባለው። ተማም ግን ነፍስያችን የምትከጅለውና የምትፈልገውን ነገር እናቃለን ሁላችንም። ይህንን ነገር ከልክለናት الله سبحانه وتعالى فيت مقوم انا متساسب علنا تي اتشوجين بلن من اقداتنا من لقمات كهونا من النبالان لن خاف مقام ربه ونهى النفس عن الهوى كتب له ان مدوالن مالتنا يا الله فيت يدو مقوم انا متساسب نعمرو نفسياون كمتازو نقر يكلكلات اندهونا يلالو من هنال فإن الجنة هي المعوى يسو مزلك أو جنتنا إلوها النبي الله سبحانه وتعالى جنة قدم جهنم يزتوا قزفتوا من هال يأكل عندنا برقلتنا يا جنة قزفت كذياب لينو ሁለቱም በተጨመረባቸው ቁጥር ሀል ምን مزيد ነው የሚሉት በቃ ሞላ የሚባል ነገር የለም ጀነትን ቢያስገባ ቢያስገባ ሀል ምን مزيد ነው የምትጨምረው ነገር አለ ጨምር ነው የምትለው ጀነት جہነምን በተመሳሳይ ሀል ምን مزيد ነው የሚሉት ስለዚህ በጣም ግዙፍ ዓለሞች ናቸው ማለት ነው አይደል طيب ነብያችን ሰለዋቱ ረቢ ወሰላሙ አለይህ ሐዲስ አልቁድሲ ላይ ስለ ጀነት ሲገልጹ ሊብራራ የሚችል ስላልሆነ የጀነቱ ዓለም እንደው በደፈናው ገለጹት አይደቱ ለዒባዲ الصالحين ما لا عين رأت ولا أذن سمعت ولا خطر على قلب البشر على الله እኔ ለሚፈሩ ቀናይ ባሪያዎች ያዘጋጀሁላቸው ዓለም እኮ አይንም አይታውታቅም እንደዚህ አይነት ዓለም እንኳን አይን ልታየው ቀርቶ ጆሮም ሰምታው አታቅም እንኳን ጆሮ ልሰማው ቀርቶ በልቦናህም ወልብ ብሎ አያቅም አለ አላህ አሜሪካ ላይ እጅግ በጣም ምርጥ መዝናኛ አለ ቢባል አሜሪካ የሄደ ሰው አይቶታል ተማም አሜሪካ ያልሄደው ደግሞ በወሬ ሰምቶታል ተማም በወሬም ያልሰማው አሜሪካም ያልሄደው እንደው አሜሪካ ላይ ምርጥ መዝናኛ አለ ተባለ አልተሳለም እንዲነው ውስጥ ላይ ያለበት ብሎ ማብራሪያ አልሰጠም ብቻ ምርጥ መዝናኛ አለ ብላችሁ ነገራችሁኝ መርየም በጣም ጉድ ያለው መዝናኛ እኮ እኛ ጋር አለ አለችኝ ምንድነው የምለው ለይ ልቤ ላይ ስለዋለሁኝ እንደዚህ አይነት ነገር ቢኖርበት እንደዚህ አይነት ነገር ቢኖር እንደዚህ በጣም ስለዋለሁ አይደል በቃ ሰማት ትክክል ሊሆንልኝ ይችላል ምናልባት 50% ላክ ትላለሁኝ 70% ላክ ትላለሁኝ ስየዋለሁ ማለት ነው አይደል ጠይብ ከሶስት አንዱ ነው ወይ ሄጃ ያለው ወይንም ያየው ሰው ይስልልኛል እንዲነው እንዲያነው እንዲያነው ብሎ ያብራራልኛል ወይንም ይሄንን ሁለቱን ያጣሁኝ እንደሆነ በልቡናዬ ስለዋለሁ በቃ እንደዚህ አይነት መዝናኛ ነው ብዬ የተወሰነ ይሳካልኛል ነብዩ ሰለዋቱ ረቢ ወሰላሙ አለይ ቀድም ባልኳችሁ ሐዲስ ላይ ማላ አይኑ ራአት ዓለም ላይ አይን አይታው አታቅም አሉ ጠይብ አይን ያላየችው እንደሆነ ደግሞ ምናልባት በጆሮ ሊሰማ ይችላል እንዳትሉ ወላ ኡዙኑ ሰሚዐት ጆሮም እንደዚህ አይነት ዓለም አለ ሲባል ሰምታ አታቅም አሉ ጠይ ጆሮ ካልሰማ አይን ካላየ በልቡናይ ወልብ ሊችላል እንደዚህ አይነት ነው ብዬ ልስለው ይችላልው ብዬ ደሙ እንዳልል ወላ ኸጠራ አላ ቀልብል በሸር አሉ ልቦናው በሰው ልጅ ልቦና ላይ እንደዚህ አይነት ዓለም ነው ተብሎ ሊታሰብ ሊታለም የሚችል ዓለም አይደለም እንግዳውሳ እንዲያው ዝም ነው እኔ ብቻ ነኝ የማውቀው ስትገቡ ታያላችሁና ብቻ ተዘጋጁ አለ አላህ አላሁ አክበር ከሚዘጋጁት ሰዎች አላህ ያደርገንና ሄዶ ማየቱን አላህ ያግራልን እኔንም ተማሪዎችንም መሻይኾችንም ወላጆችንም ሁላችንንም ሄደን እዛ አላህ አላህ አጅብ ነው طيب ايها الاحباء ونهى النفس عن الهوى مالت نفس عند بتوقوت بالقران الله سبحانه وتعالى سوست عينات نفسوچ اندالو نغرونال اندنيا مطمئنه يا ايتها النفس المطمئنه يا لات الله مطمئنه مالت اجيج بتام يركاج يترغاغاج نفس ان ولتهنيا لواما ولا اقسم بالنفس اللواما عطيات ستسرا انجدغنا دمو راسكن ستوقس يمتنور نفس عطيات تسرا الله اهون انديت بيه عطيات اندي سراهون بيه راسين وقسالو يتوسنه قوينا اهونم سراوالو ينان النجر اتشي نفس من تبالالج لواما تبالالج طيب የመጀመሪያይቱ ነፍስ የሙእሚኖቹ ናት ማለት ሙቀረብ የሚባሉት ናት ሙጥመኢን የምትባሏ ለዋማ የምትባሏ ደግሞ በደረጃ ወረድ ይበሉ እንጂ የሙእሚኖቹ ናት እሷም ሌላ ደግሞ አለች አማረቱን ቢሱ የተባለችዋ ነፍስ كما قال في سورة يوسف إن النفس لأمارة بسوء إلا من رحم ربي نفسك سوتشن بتنكل يمتازنات الله يزن الله تشونا يا برحمة عينو يا يا تشو سوتش سيكارو بلو اندالو إذن نفس سنتاينة نوالن سوست عينة نفسوش قالو طيب أيها الأحبة من هالبات مطمئنة كهونة جوا نفس مهون بانيشل لواما كهونة جوا نفس النهون أمارة بسوء كهونة جدامو مالت بكا اركوسنا تنكولن ياي هونج هولي بشر بيهوننجي خيري ماتا ملاكتاني هونج اندونا ياتي نفس ياتا للج ودي جهنم بهاري زاني يهيد اتشني هالجونا عندك ان اسمتان دار لايكوما تسكب بنا لجنا ዛሬ ላይ ቆም ብለን ልናስብ ራሳችንን ልንጠብቅና ልንተነቀቅ ይገባል አይ እኽዋኒ እዘን ወነሐ ነፍሰ አን ልሀዋ ፈኢነ ልጀነተ ሂየ ልማዕዋ ጀነት ለሱ መዝለቂያና መድረሻ ትሆንለታለች አሉ ጀነት የትኛዋ ናት ያላችሁ እንደሆነ ቅድም ለማብራራት ሞክር ያለሁኝ ይ አሁን ስለ ጀሀነም ሰዎች ስለ የቂያማ ቀን ስለ ካዱ ሰዎች ከመካዳቸው ብዛት የተነሳ ዱንያን ካገኘን የአኸራ ጉዳይ ግድ የለውም ብለው ስላሉ ባለጌዎችና ድንበር ዘለሎች አላሁ አዘ ወጀል ገለጸልን መድረሻቸውና መዝለቂያቸው ምን እንደሚሆን አያይዞ ደግሞ የጀነት ሰዎችና ሙእሚኖች የሚባሉት የእነሱ መድረሻ ምን እንደሚሆን ተግባራቸው ምን እንደሆነ ገለጸልን አሁን በመቀጠል ወደ ቂያማ ቀን ተመለሰና የሰሉነከ አን ሰዓ አለ ምክንያቱም አስለን ይሄ ሱራው ራሱ መጀመሪያ አክላይ ሲጀምር ወናዚአቲ ገርቃ ወናሽጣቲ ነሽባ ወሳቢሃቲ ሰብዓ ፈሳቢቃቲ ሰብቃ ፈልሙደብራቲ አምራ አለና የውመ ተርጁፉ ራጅፍ አለ ስለ ቂያማ ነው በመማል የገለጸልን የቂያማ ቀን ስለ መምጣቱ ነው የምትጠራጠሩት ለማልላችሁ በዚህ መላእካ በዛ መላእካ በዛ መላእካ ትነሳላችሁ ይሆንብኛልና ምሎ ምሎ ሲያበቃ የውመ ተርጁፉ ራጂፋ ምድር በምትንቀጠቀጥበት ዕለት ተንቀጥቃይቱ መናወጥን በምትናወጥበት ዕለት ትቀሰቀሳላችሁ ቂያማ ስለመምጣቱ አትጠራጠሩ ብሎ ነበር ጅምር ላይ አይደል አሁን ታሪኩን እንደገና የተለያዩ ነገሮችን ውለታውን ሙእሚኖችን ካፊሮችን ምንነታቸውን ከገለጸና መድረሻ ቦታዎችን ከነገረ በኋላ ቀጥሎ ወደ ጀመረው ታሪክ ተመለሰ ምን አለ يسألونك عن الساعة أيان مرساها يسألونك يتأيقوهال يا محمد عن الساعة سلك يا ماكن يتأيقوهال أيان مرساها أيان مالت أيام عند مالت نو إلتون يتأيقوهال مرساها متى متكست بتن الد وقوعها مالتنا متى ياتشي قيامايتو يمتكست بتن الد متشي نو يميونو لمهونو ايالو يطيقو حالنا يطيقو كندو هنا على قدعون ودني ملسو انت مملس اندما تشل مملس اندما تفلق وقتو لما نمن دال ستو يوقع اي هداويانم يهونو ነሳራዎች ምናልባት ሙሽሪኮቹ ጀህል ስላለባቸው ላያቁ ይችሉ ይሆናል ሌሎቹ ግን የቂያማ ሚስተር የቂያማ ዕለት ሚስተር አላሁ አዘ ወጀል ዘንዳ ብቻ መሆኑን ያቃሉ በተለያየ ጊዜ ነብዩ ሰለዋቱ ረቢ ወሰላሙ አለይ ስለ ነብይነታቸው የመፈተኛ ዘዴ አድርገው ይጠቀሙ የነበሩት እንደውም እችንና የመሳሰሉትን ጥያቄዎች ነው ኢዘን የቂያማ ቀን አንተ ጋር ቀጠሮ እንዳለ ይያወቁ ይጠይቁሃል የጠየቁህ ጊዜ መልስላቸው ለምን ፊማ አንተ ምን ዚክራሃ ነውና አንተ እለቱን ስለማታውቁ መች እንደሚከሰስ ስለማታውቁ እንደውም ሱረቱ አህዛብ ላይ ግልጽ አድርጎ ሲያስቀምጠው ምን አለ አላህ يسألوك الناس يسألك الناس عن الساعة قل إنما علمها عند الله سوچ سلا قياما كان يطيقوحالنا بميطيقوه غزي ارى غدايو يالو اوقاتو يالو الله بيتش الله عز وجل زندا بيتشا نو سلا الهتوا سلا قطرو الهت مانم يمياق يلم بله ملسلاچو اندالوتو نبياتين صلوات ربي وسلام عليه في حديث جبريل كما هو معروف زي جبريل حديث بمبال بميتاوقو جبريل عليه السلام سلا اكبرني عن الساعه بلو يالاچو غزي اي سلا ساعه ما غداي انتم تياقيو انيم تتياقيو سلازاچ الهت مل مسؤول انها باعلم من السائل بلوني ملسول انتم تياقيو هون انيم تتياقيو سلا قطرو يتو لتكو يمناوقو نغير يلم انما علمها عند ربي الله عز وجل زندا بيچانو نو اذن ايها الاحبه قطرون ماوقو ادلم قوم نغرو لقطرو مزجاجتو نو قوم نغرو ازي غانو انجي قوم نغير يالو قطرو ما تنغرو بنبر الله عز وجل ومن حكمته سبحانه وتعالى ولت نغروچن سوچ اندياقوات ادر اندياقوات ادر ليلوچم سوچ يماقواچو نغروچ አሉ منالبات بتمرت ليدرسوبت ይችላልሉ ማህፀን ውስጥ ወንድ ነው ሴት ነው ያለው ምናልባት ቴክኖሎጂ በረቀቀጠ ቁጥር ሊታወቅ የሚችል ነገር ሊኖር ይችላል ግን የፈለገ ቴክኖሎጂ ቢረቅ የፈለገ ደረጃ ቢደርስ ስለ ሁለት ነገር ማወቅ አይችልም ስለ ቂያማ ቀንና ስለ አንድ ሰው መሞቻ እለት የሚያቀማንም የለም አይ ነው አይደል ያ جماعه طيب እነዚህ ሁለት ነገሮች ቀጠሯቸው ታውቆ በነበር እኔ መች እንደምሞት አውቄ በነበር አከባቢው ላይ ያሉ ጠላቶች በሙሉ እምሞትበት ቀን ሲደርስ ወጣና ለእያንዳንዱ ምናልባት 15 ጠላት ካለብኝ 15 ጥይት አዘጋጅቼ ወጣለሁ እያንዳንዱን ቤቱ ገብቼ ግንባር ግንባሩን በሽጉጥልና በቃ መሞቻዬ ቀን ስለደረሰ አልጋ ላይ መጥቼ ተኛለሁኝ በሰላም ሞታለሁኝ በቃ ሞተ ገሏል ምን ይደረጋል አልፏል ቢገልም ሞቷል ይባላል ይታለፋል አይደል አላሁ አዘ ወጀል ለዚህ ጉዳትና ለሌሎችም ጉዳት ሲል የሰዎችን የመሞቻ እለት ድፍን አደረገው እሱ ብቻ ያቋል ማንንም አያቆ መለከል ሞት ራሱ የማቆ እለቱ በሚደርስበት ጊዜ ነው ያ ሰላም ዛፊቱ የዛፊቱን ታሪክ ታቃላችሁና እለቱ በሚደርስበት ጊዜ ብቻ ነው ያቺ እኔና እናንተ ስም የተጻፈባቷ ቅጠል ጠውልጋ በመትወድቅበት ጊዜ ነው መሞቻ እለት እንደደረሰ የሚያቆ እንጂ ማንንም የሚያገለው طيب وكذلك يوم القيامه يقيامانم الات قطرو مانم يمياقلم الا الله سبحانه وتعالى ايه كطببنا بتام رقيق بهونه بهونهو طببو الله عز وجل يسراونا يدنغغو دنغاغي نو طيب فيما انت من ذكرها لست انت من ذكرها لما لست فيما انت من ذكرى انت كو سلاذاچ الات يمتاوقو نغر انداريلا يا قالو يعني انه لا يمكنك ان تذكر لهم متى الساعه مالتك انتكو يقيامه كان بزي كان يمطال بزي كان يكستال بله قطرو اندما تقرطلاچو ياوقالو قرسونم دمو ليهونم يمايچل نغر نو اني بيچاننينا يماقو فيما انت من ذكرها اي لنسو الهتون بمدقسو رغدنا بمنغر رغد انت وقتونا بقاتو انداليلك ያውቃሉ ግን ለማድረክ ሲሉ ይጠይቁሃልና አይ ኢልሙሃ እንደ ربي ብለህ መልሰው ኢላ ربك امنتهاها የቀጠሮ እለት መቆረጫውና ማለቂያውኩ እኔ ዘንዳ ብቻ ነው እኔ ነኝ ማውቀው እንጂ ሌላ ስለቀጠሮ ይቱ እለት የሚያቅ ማንም ምንም እንዳሌለ ሊታወቅ ይገባል ኢላ ربك منتهاها አይ منتهى امرها الى الله سبحانه وتعالى يقدعو مجمريام مچرشا يقطرويتو علت مجمريام اوقتو مچرشام سلامكسوتو اوقت الله عز وجل زندا بيچان يالو مانم سلا علتو لياق يميچل يلم بلك ملسلاچو قدعوم نغروم منديه نو على الله طيب انما يلقونو كو نغرو انما انت منذر من يخشاها انت كو يتلاكو يا محمد እነዚህ ጉባቶች ስላልገባቸው ደንቁረው ነው እንጂ ግማሾቹ ደግሞ እያወቁ ያደናቆሩህና ለማሳሳት እየሞከሩ ነው እንጂ አንተ እኮ የተላከው በዚህ ተዘጋጅታችሁ ጠብቁ ብለ ቀጠሮ ልትቆርጥላቸውና ልትነግራቸው እኮ አይደለም የተላከው። እነማ ነገር ግን አንተ የተላከበት ዋናው ሚስጥርና ምክንያት አንተ ሙንዚሩ መን የኽሻሃ የዛችን እለት ጉዳይ አስረድተው አውቁ ክብደት ሰጥቶ وما تغني الآيات والنذر عن قوم لا يؤمنون ان قالوا الله انذا يما يامنوا سوچكو يتلايو اناقصوچنا تامروچن امته بزرزر بتذكذكلاچو بتاساياچو اندغنا دمو يماستنققيانا يماستماريا بزو عين الزديوچن تتقمه بتاسرداچونا بتاستنققاچو اباي تقماچو منم مايمسلاچو منسو لمن لانهم لا يؤمنون على الله سبحانه وتعالى وما تغني الايات والنذر عن قوم لا يؤمنون يما يامنوا سوچكو ابدا بتاستمر بتجسس اي تقماچوم بلو اندالو الله ان نتقم بلو نو انجي نبي صلوات ربي وسلام عليه التلاقوت قطرون لمنجر سايون سلا قطريتو الات اندن زجاج لماستمارنا لماستنكك نبره ያለ መታደል ሆኖ ግን እሳቸውን መቼ ነው ሰዓ እንዴት ነው የሚሆነው? እኛ አፈርድሜ ከበላ በኋላ አጥንታችን ረሚም ከሆነ በኋላ አመድ ከሆነ በኋላ እንዴት አድርጎ ነው የሚቀሰቅሰን ይያሉ ነብዩ ሰለዋቱ ረቢ ወሰላሙ አለይ በጥያቄ ማድረቀን ነው ስራዬ ብለው ያዙት እንጂ ለእለቱ መዘጋጀት ግድ አልነበራቸውም። طيب ቀጠለና ምን አለ ከአንሁም የውመ የራውነሃ ለም የልበሱ ኢላ አሽየተን አው ዱሃሃ كأنهم يوم يرونها الذي يميطيقوا سوج التي تو بمتكستبت الات كأنهم يوم يرونها يقياما كنن بمياوبت غزي من يمسلاچوال لم يلبثوا الا عشيه او ضحاها يقياما كن تكستا فيتاچو لا يتدقنا سيايو من ياسبالو الناسو يظنون لم يلبثوا ينوروا عيمسلاتهم إلا عشية أو ضحاها الله بتقام يكبدنا همسا عمد سيقرر سيزل سينت أبارر ينبرو هلو متو عمد سيفكر معنا اللبين سيلي نبرو هلو بسلطان أميهون بحبتو يكي همان كان بمي عيبت كذي من يلال كأنهم يوم يرونها يكين إلت بمي عيبت كذي النسو مني مسلاتوال لم يلبثوا الا عشيه او ضحاها لم يلبثوا ينوروا اي مسلاچوم للنسو الا سكر عشيه عشيه معناته من معناته نو من زوال الشمس الى غروبها عشيه يبالك كظهور بحالا انستو صحاي مطلقي وادرس عشيه بمبال يتواقال او ضحاها ضحا معناته دمو صحاي قدر الروم هكوطاتش بس ساعات يجمرو እስከ ዙሁር መዳረሻ ያለው ዱሃ በመባል ይታወቃልና እነዚህ ሰዎች ወይ ማምሻ ላይ ወይ ንጋት አካባቢ ረፋዳማው ላይ ግማሽ ቀን ብቻ የኖሩ ይመስላቸዋል የዛን ዕለት ጉዳቸውን ሲያዩ። አላህ ይሄን ያህል ከባድ ዕለት ነው እየጠበቃቸው ያለው ይሄን ያህል ናላቸውን አዙሮትና አናውጦት 67 አመት ሲፎከርና በስልጣኑ በብሩ ሲኩራራና ሲደናበር የነበረ ሁሉ የቂያማን ቀን በሚያይበት ጊዜ ግማሽ ቀን የኖረ ይመስለዋል። ይሄን ያህል ከእምነት የከበደ ዕለት ነውና የሚጠብቀው እናንተ ሰዎች ለዚህን ከባድ ዕለት ብትዘጋጁ ነው የሚሻላችሁ እንጂማ የቂያማ ቀን መቼ ነው የሚመጣው ይያሉ ቀጠሮ መጠየቁና መደናበሩ በፍጹም ማይጠቅማችሁም ለዕለቱ ብትዘጋጁ ይሻላችኋል ብሎ الله سبحانه وتعالى بترغيبم بترهيبم عينت ملكو بزو مبراريانا مغلجا ستوال نغرغن يميامنوتو والذين اهتدوا زادهم هدى وآتاهم تقواهم من دالو الله هدان لم يفلقوا سوج قرآن ያ ሁዳ ይጨምርላቸዋል፣ ተቅዋ ይጨምርላቸዋል፣ ሁዳ ላይ መመራት ላይ መመራትን ይጨምርላቸዋል። ግን ክህደትን የመረጡት ሰዎች ሁሌ ቁርአንን ባደመጡ ቁጥር ዘይግ ልቦናቸው ወይም ቀልባቸው እየዛገ እየጠቆረ፣ እንዲያውም ይሄ የድግምተኛ ወሬ ነው፣ ግጥም ነው፣ ሲህር ነው እያሉ ከኩፍር ላይ ኩፍር እየጨመሩ ነው የሚሄዱት። ሙእሚኖች ግን ቁርአንን ባደመጡ ቁጥር፣ ተፍሲርን ባደመጡ ቁጥር እየተጠቀሙበት ነውና የሚሄዱት። አላሁ ሱብሓነሁ ወተዓላ በቁርአን የምንጠቀም አላህ ያድርገንና እቺ ቂያማ እለት የምትባለዋ ሰዎች እለቷ ስለ መምጣቱ ቀጠሮዋን መጠየቅ ሳይሆን ለዛች እለት ራሳቸውን አዘጋጅተው አላሁ ሱብሓነሁ ወተዓላ ፊት በሚቀርቡበት ጊዜ ሳያፍሩ ተደስተው እልል እያሉ ከአላህ ጋር ለመገናኘት ዝግጅት ነው ማድረግ ያለባቸውና ይህንኑ ነው ቁርአን ደጋግሞ የሚያስተምረን። ይህንኑ ነው ነቢዩ ሰለዋቱ ረቢ ወሰላሙ አለይ ደጋግሞ በሐዲታቸው ያስተምሩን የነበረውና ዛሬም ሐዲታቸውን ስንሰማ ስንማርና ስናስተምርም ያለ ነው። ስለዚሁ ስለ ከባዲቱ እለት ነውና ስለዚች ከባድ እለት ቦታና ክብደት ሰጥተን መዘጋጀት ይጠበቅብናል። ቀኑ ካለፈ በኋላ ችግሩ ከመጣ በኋላ እየየው ማለቱና ጣት መንከሱ ማንንም ስለማይጠቅም ከዛሬ ጀምሮ ራሳችንን መጠየቅ፣ ራሳችንን ማዘጋጀት ይጠበቅብናል። አላሁ አዘ ወጀል በሰማነው የምንጠቀም አላህ ያደርገን። አስአሉላህ አልዓዚም ረብል ዓርሽ አልከሪም አንዩዕሲመና ሚነ ዘለል ወአንዩወፊቀና ፊል ቀውሊ ወል ዐመል አላሁመ ዓሊምና ዒልመን ናፊዓ ወርዙቅና ሪዝቀን ጠይበን ወዐመለን ሙተቀበላ اللهم انصرنا وانصر اخواننا وانصر اخواتنا وانصر ديننا وانصر سنة نبيك ودينك صلوات ربي والسلام عليه اللهم انصر المستضعفين في كل مكان اللهم انصر المستضعفين في كل مكان اللهم انصر اخواننا المستضعفين في اثيوبيا اللهم انصرهم وكن لهم عونا وظهيرا ومعيدا ونصيرا اللهم كن لهم ولا تكن عليهم اللهم امكر لهم ولا تمكر بهم إنك على كل شيء قدير وصلى الله على نبينا محمد وعلى آله وصحبه أجمعين.